በዚህ በዱንያ ላይ ይያሉ አህለል ኪታቦች ታዳ ከፊሎቹ እሳቸውን ከሚገባው በላይ በማጋነን ሌሎቹ ደግሞ በማቋሸሽ መልክ ተሰማርተው ይቆዩና ለክ ለተሞታቸው ሲደርስ ስለታቸው ተጨባጭ ሁኔታ አውቀውና አምነው ነው የሚሞቱት ነው የሚለው። የሁዶችም ነሳራዎችም የመጨረሻው አኬላ ላይ ሲደርሱ መለከል መውት ሲመጣ እንግዲህ ሰው የሚሞትባት ሰዓት ላይ የኖረበት እምነት ትክክለኛም ከሆነ የዛን ውጤቱን የተሳሳተም ከሆነ የዛን ቅጣቱን አላህ Subhanahu Wa Ta'ala እንደ ፊልም ያሳየዋል ማለት ነው። የዛ ጊዜ ስለ ኢሳ እናንተ እንደዚህ ነበር የምታምኑት ግን ነገሩ ተጨባጭ ይሄ ነው ብሎ ጣረሞት ላይ ይያሉ ያሳያቸዋል። ግን በዛ ሰዓት አቋማቸውን ሊያስተካክሉና ሊተውብቱ የማይችሉበት ቦታ ነው የተውበዛ ሰዓት አልቋልና ማለት ነው። በዛ መልክ ሁላቸውንም ተጸጽተው አስገብቼ ወስጃቸዋለሁ ነው የሚለው። እና ቀብለ መውት ይሄ ማለት አለል ኪታቡ እያንዳንዱ በየነሱ ወከፍ ከመሞቱ በፊት የተሳሳተ እምነቱን እዙ ተረርቶትና ተጠጥቶበት ይሄዳል ማለት ነው። ወየውመ ልቂያማ የኩኑ አለይሂም ሸሂዳ የቂያማ ቀን ግን ወዳጅነንን ጥላትነንን በሚሉት በሁለቱም ላይ የምስክር ቃሉን ይሰጣል እሱ ዒሳ ነው የሚለው። ወይም በሌላ በኩል ኢላ ለዩሚነ ነቢይ ቀብለ መውቲሂ ማለት ቀብለ መውቲ ዒሳ ማለት ነው። የመጀመሪያው እያንዳንዱ አለል ኪታብ ራሱ ሳይሞት በፊት ያ ቃል ነበረ። ሁለተኛው ግን ነብዩላህ ኢሳ እስካሁን ድረስ አልሞቱም። ጥላቶች ገደናቸዋል ሙተዋል ብለው ያሰሩ እንጂ አልሞቱም። አላህ ተነ ህይወታቸው ነው ከመሬት አንስቶ ወደ ሰማይ ሀገር ወስዶ ያስቀመጣቸው። አክረዝ ዘማን በሚሆንበት ጊዜ እንደገና ከሰማይ በጌታቸው ፍቃድ ወደዚች ምድር ተመልሰው ይመጣሉ። በሚመጡ ጊዜ በዚህ ዓለም ላይ ያሉትን ካፍሮች ሁሉ በሙሉ በቁጥጥር ስር አድርገው በእስልምና መርሆ ለተወሰነ ጊዜ ህዝቦችን በአንድ አጠቃለው ይመራሉ። ነቢያችን በሐዲስ እንዳሉት ሰሂህ ቡኻሪ ለእንዚለን አለይኩም እብኑ መርየም ሐከመ ሙክሲጧ ለየምላአና ሀዚህ ልአርዶ አድለን ከማ ሙሊአት ጀውራ ብለዋል ማለት ነው። የመርየም ልጅ በዚች ምድር ላይ ወደ መጨረሻው ጊዜ ሳይመጣ እንደማይቀር ነው። የዛ ጊዜ በጥፋት በግፍ በኩፍር የተሞላችውን መሬት እንደገና በኢማንና በአድል ሳይሞላ ሳያጥለቀልቃት አይቀርም። የዛ ጊዜ ወለየክሲረነ ሰሊብ በሱ ስም መስቀል አንግበው የእሱ መሰቃያ ነው ሲሉ የነበሩትን ሁሉ ክርስቲያኖች ወንጅሎና ኮንኖ መስቀላቸውን በሙሉ ቀምቶ ይሰባብርባቸዋል። እና ኺንዚርን ደግሞ ተዓለም ላይ ዘሩን ያጠፋዋል። የእነሱ ዋና ምግባቸው እሱ ስለነበረ ማለት ነው። ጂዝያን ደግሞ ወንዴ ይሰርዘዋል። አንድ ሙስሊም የሆነ ሰው እንግዲህ አለል ኪታቦችን ጂዝያ ታስከፈለ ተስማምቶና ተቻችሎ መኖር ይችል ነበረ የሚባለውን ይሰርዝና ኢመል እስላም ወኢመል ሒሳም ወይም ትገደላላችሁ ወይም ስልምና ትቀበላላችሁ የሚለውን ብቻ አማራጭ ይሰጣቸዋል ተብሏል ማለት ነው። የዛ ጊዜ ታዲያ በህይወት በምድር ላይ የሚገኙ አለል ኪታቦች የሁዶችም ነሳራዎችም የተሳሳቱ መሆኑን አውቀው እንደገና ትክክለኛ አቋሙን እሱ ራሱ ይነግራቸዋልና ያስተምራቸዋል። ያምናሉም ግን ቢያምኑ አይጠቅማቸውም። ምክንያቱም የቂያማ ምልክቶች ከተከሰቱ በኋላ የሚያምን ሰው የውመ የእቲ ባዕዱ አያት ረቢከ ላያንፈዑ ነፍሰን ኢማኑሃ ለም ተኩን አመነት ሚን ቀብሉ ባለው አያ እንደተጠቀሰው ዋጋ አይኖረውም እንጂ የዛ ጊዜ ግን ስለ እሱ ማንነት በሚገባ የሚያምኑበት ወቅት ይመጣል ነው የሚለው። እና የሆነ ሁኖ ግን የዛ ጊዜ ቢያውቁም ቢያምኑም ባያምኑም ለውጥ አያመጣም። ለውጥ ሊያመጣ የሚችለው ያ ከመሆኑ በፊት አሁን ያመነና የተስተካከለ ሲሆን ነው። የውመ ልቂያማ ሲሆን ግን በሁላቸውም ላይ መስክሮ የስራ ዋጋቸውን እንዲያገኙ ያደርጋቸዋል ይላል። فبظلم من الذين هادوا حرمنا عليهم طيبات أحلت لهم وبصدهم عن سبيل الله كثيرا وأخذهم الربا وقد نهوا عنه وأكلهم أموال الناس بالباطل وأعتدنا للكافرين منهم عذابا أليما لكن الراسخون في العلم منهم والمؤمنون يؤمنون بما أنزل إليك وما أنزل من قبلك والمقيمين الصلاة والمؤتون الزكاة والمؤمنون بالله واليوم الآخر أولئك سنؤتيهم أجرا عظيما فَبِظُلْمِ مِنَ الَّذِينَ هَادُوا እነዚያ አይሁድ የሆኑ ህዝቦች ቀደም ሲል በፈጸሙት በደልና ጥፋት ሳቢያ حرمنا عليهم طيبات احلت لهم ቀደም ሲል ተፈቅደውላቸው የነበሩ ጣፋጭና መጠቃሚ የሆኑ ምግቦችን እርም አድርገን ከለከልናቸው ይላል። እንግዲህ መጀመሪያ አላህ Subhanahu Wa Ta'ala በተውራት የፈቀደላቸውን የተለያየ ምግብ አይነት እነሱ እየቀበጡ ራሳቸውን በራሳቸው እየከለከሉ ሲመጡ ግዜ አላህ ተቆጣባቸውና ከፈለጋችሁ እንግዳውስ እንዲህ አይነቱን ምግብ ከለከልኳችሁ በማለት ዘጋቸው። ለምሳሌ ነብዩላህ ያዕቆብ በግል ችግራቸው ምክንያት ታመው ሐኪም ከልክሏቸው የግመል ስጋና ወተትን አይጠቀሙ ነበር። ልጆች እንደገና አባታችን የማይበላውን አንበላም በማለት የግመል ስጋና ወተትን እንደ ሐራም አደረጉ። ኋላ ቀጥሎ በሚመጣው መመሪያ እንግዳውስ ሐራሙን ወባቸዋል ተብሎ ተከለከሉ በሌላው አያት እንደተጠቀሰው ማለት ነው። ወቢሶዲህም አን ሰቢልላህ ከሲራ በተጨማሪም ደግሞ ከአላህ ዲን ወይም ከአላህ መንገድ ብዙዎችን ሰዎች በማገዳቸውና በማደናቀፋቸው ሰበብ አኽራ ብቻ ሳይሆን እዚሁ በዱንያ ላይ ሲሳያቸው እንዲጣበብባቸው አደረግናቸው ይላል። እንግዲህ እነሱ እስልምና ሐቅ መሆኑን እያወቁ በትዕቢትና በደራ አንቀበለው ማለቱም ሳይበቃቸው እንደገና ሌሎች ሰዎች እንዳይቀበሉና እንዳይከተሉ ሐቅማ ቢሆን ኑሮ እኛ ነበርን ስለ ነብይና ስለ ኢስላም እናቀው እኛ እኮ የተሆነው ውሸት እንደሆነ አውቀን ነው እያሉ በማደናቀፍ የሌሎችን ምድል በመዝጋታቸው ሰበብ እዚሁ በዱንያ ላይ የተለያዩ ጠቃሚ ምግቦችን እንዲከለከሉ አደረጓቸው ይላል። ወአኽዲሂሙ ሪባ ወቀድኑሁ አንሁ እንደገና ደግሞ የሪባ የወለድን ገንዘብ በመያዛቸው ወቀድኑሁ አንሁ በተውራት ተከልክለው ሳለ ተውራት ሪባን ልክ እንደ ቁርአን ነው የሚያወግዘው እነሱ ግን ልክ እንደ ተፈቀደና እንደ ታዘዘላቸው አድርገው ይበሉታል ማለት ነው ወለድና አራጣን። ወአክሊማ ሟልና ሲቢል ባጢል ከዛም ሌላ የሰዎችን ገንዘብ በህገወጥ መንገድ በማጭበርበር በማታለል በመስረቅ በመክዳት በጉቦ በመሳሰሉት ነገሮች የሚበዘብዙ በመሆናቸው ሰበብ አላህ ሱብሃነሁ ወተዓላ ተቆጣባቸውና ለአኺራ ቅጣት መቀጠሩ ብቻ ሳይሆን እዚሁ ዱንያ ላይ የተለያዩ ችግሮች እንዲከተሏቸው አደረገ። ወአተድና ሊልካፊሪን منهم عذابا أليما እና ከነዚህ ከአለል ኪታቦች ከሃዲ ለሆኑት ወገኖች አሳማሚና አሰቃቂ የሆነ ቅጣትም አዘጋጀንላቸው ይላል። لكن الراسخون في العلم منهم ግን ከነዚህ ከአለል ኪታቦች በዲን ዕውቀት በጣም የጠለቁ የሆኑት ክፍሎች ይላል ጥቂቶች ናቸው እንጂ አሉባቸው በሚገባ ተውራትን የተረዱና የተገነዘቡ ማለት ነው። والمؤمنون እንደገና ደግሞ አንሳሩ መሐመድ የነብዩላህ መሐመድ ተከታይ የሆኑት አስሐቦቹ ከመሐጅሮችም ከአንሳሮችም ዩሚኑነ ቢማ ኡንዚለ ኢለይክ ወደ አንተ በተወረደው ቁርአን ጠንቅቀው ያምናሉ። ወማ ኡንዚለ ሚን ቀብሊከ ከአንተ በስተፊት በተወረደውም ኪታብ በነ ተውራት በነ ኢንጂል እንደዚሁ ያምናሉ አንዱን ከሌላው ሳይገነጥሉ። እና እንግዲህ አለል ኪታቦች አብዛኛዎቹ አጥፊዎችም ቢሆኑ ከነሱ መካከል በጣም የተወሰኑ ትክክለኞች ስላሉ አላህ አዲል ነውና ጥቂት ናቸው ብሎ ተቁጥሩ ይቻላረገም እነዛም ተጨፍልቀው አብረው እንዳይቆነኑ ከነሱ በጣም ጥልቅ ዕውቀት ያላቸውና ትክክለኛ አቋም ያላቸው እንዳሉ ይጠቅሳል። በሌላውም አያት ለይሱ ሰዋአን ሚን አህሊል ኪታቢ ኡመቱን ቃኢማ እንዳለው አህሊል ኪታቦች ሲባሉ ሁሉም በአንድ መስመር ተጠቃለው ዶላል ውስጥ አልገቡም የተወሰኑ አሉ እነዛንም ወረታቸውን አረሳባቸውም ይላል። እና እንግዲህ አራሲኹነ ፊል ዒልም የተባሉት እንደነ አብዱላህ ኢብኑ ሰላምና እንደ ተከታዮቻቸው የነበሩት በሚገባ የተውራትን ትንቢት ተቀብለው ቁርአን ሲመጣ አይናቸውን ሳያሹ ነው የተከተሉት ማለት ነው። እና እነዛን በቀጥታ ያው ሷሃቦቹ ጋር በመደመር ባንተም ኪታብ ቀደም ሲልም በወረደው አንዱን ከሌላው ሳያበላልጡና ሳያለያዩ አምነዋል ይላል። ወልሙቂሚነ ሶላት ከነሱ መካከል ደግሞ የስግደት ግዴታቸውን ጠብቀውና አዘውትረው አስተካክለው የሚሰግዱትን ሳላመሰግናቸው አላልፍም ይላል። ወልሙቱነ ዘካት ከነዛውም መካከል ደግሞ ዘካትንም እንደ ሌሎቹ ሙስሊሞች ሆነው የሚለግሱ አሉ። والمؤمنون بالله واليوم الاخر باتكالاي بجيتاچونا بمبتو بمچرشا قنم يميامنو አሉ። اولئك سنؤتيهم اجرا عظيما እንዲ አይነቶቹ ትክክለኛ አማኞች እንግዲህ ቀደም ሲል ይሁዳ ወይም ነሳራ ወይም ከሌላ ወገን ቢሆኑም የመጨረሻ አቋማቸው እንደዚህ እስከሆነ ድረስ እጅግ የላቀና የከበረ ምንዳ እንደምንሰጣቸው ነው በማለት ቃል ይገባላቸው አለ ማለት ነው። إنا أوحينا إليك كما أوحينا إلى نوح والنبيين من بعده وأوحينا إلى إبراهيم وإسماعيل وإسحاق ويعقوب والأسباط وعيسى وأيوب ويونس وهارون وسليمان وآتينا داود زبورا ورسلا قد قصصناهم عليك من قبل ورسلا لم نقصصهم عليك وكلم الله موسى تكليما رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما إنا أوحينا إليك إنيا ودانسة ملك ساكرنا السلال فنعلل لنا نبيه كما أوحينا إلى نوح والنبيين من بعده ወደ ነብዩላህ ሁና ከሳቸው በኋላ ተከታተለው ወደ መጡት ነብዮች መልእክታችንን ስናስተላልፍና ስናሰራጭ እንደቆየን ሁሉ እነሆ በተራ አላንተም አውርደንልሃል ያመነ ይመን የካደ ይካድ ማለት ነው ወአውሂና ኢላ ኢብራሂም እንዲሁም ወደ ነብዩላህ ኢብራሂም በወቅቱ መልእክታችንን አስተላልፈናል ወኢስማኤል ወደ በኩር ልጃቸው ወደ እስማኤልና ወኢስሐቅ እንዲሁም ደግሞ ወደ ተከታይ ልጃቸው ወደ ኢስሐቅ ወያዕቆብ ወደ ልጅ ልጃቸው ወደ ያዕቆብም ስናወርድ እንደቆየን ሁሉ ይላል። እንግዲህ የመጀመሪያው ታዋቂ ነቢይ ነብዩላህ ኑህ ሲሆኑ ለሳቸው ወህይ ያወረደላቸው መሆኑን ገልጾ ከዛ ቀጥሎ እንግዲህ በጣም ታዋቂና ግልጽ የሆኑት ነብያቶች አልፎ አልፎ ይጠቁማል። ሳቸው ሁለተኛው ዙር የሰው ልጅ አባት የሚባሉት ናቸው ነው። ከዛ በኋላ ደግሞ ኢብራሂም መጡ ማለት ነው። ኢብራሂም ደግሞ ልጆቻቸውን አስከተሉ። እስማኤል ከአጀሩ ሲወለዱላቸው ኢስሐቅ ተሳራ ሁለቱም የራሳቸው ልጆች ናቸው ሁለቱም ነብይ ሆኑላቸው። ያዕቆብ ደግሞ ኢስሐቅ ወለዱላቸውና የልጅ ልጅ ሆኑ። እነዚህ ሶስቱም ታላላቅ ነብያቶች ሆኑ ማለት ነው። ወላ አስባቅ እንደገና ደግሞ ተያዕቆብ የተራቡ የተለያዩ የጎሳ መሪዎች ከሆኑት ወገኖች የተገኙት ነብያቶች እነዚህ ቁጥራቸው ብዙ ስለሆነ በጥቅል አስቀመጣቸው። አስባት ማለት የነብዩላህ ኢብራሂም የልጅ ልጅ በመሆን በዘርፍ በዘርፍ የወረዱ ማለት ነው። ያዕቆብ ዘሮች 12 ይሆናሉ ያዕቆብ ልጆች። በነዛ ሁሉ እንግዲህ የተለያዩ ነብያቶች ተልከዋል ማለት ነው። ወኢሳ እንደገና ደግሞ በነብዩላህ ኢሳም ላይ ወህይ እንዳወረደ ሁሉ ይላል። የእስራኤል ነብያቶች ቁጥራቸው ብዙ ስለሆነ ዝርዝር ውስጥ መግባት አልፈለገም ወደ ማጠቃለያው መጣ ማለት ነው። ወአዩ ወደ ነብዩላህ አዩብና ወዩኑስ ወደ ነብዩላህ ዩኑስ ኢብኑ መታ ወሃሩን ኢብኑ ኢምራን ወደ ሆኑ ሁሉ አውርደናል። ወሱለይማን ኢብኑ ዳውድ ወደ ሱለይማንና ወአተና ዳውድ ዘቡራ ዳውድን ደግሞ አባታቸውን በተለይ ዘቡር የተባለ ኪታብ ሰጥተን እነዚህን ሁሉ የነብዩዋ ማዕረግ አልብሰን ወህያችንን ሰጥተናቸዋል ይላል። ወሩሱላን ቀድ ቀሰስናሁም ዐለይከ በአጠቃላይ ያስተዋወቅንህና ታሪካቸውን የገለጽንልህ የሆኑ ብዙ ነቢዮችን ልከናል ምን ቀብሉ ካንተ በፊት ወሩሱለን ለምነቅሱስም ዐለይክ እንደገና ያስተዋወቅንህና ታሪካቸውን ያልገለጽንልህም ሌላ ብዙ ነቢያቶችም ልከናል። ወከለመ አላሁ ሙሳ ተክሊማ ከነዚህ ሁሉ መለክተኞች መካከል ሙሳን ለየት ባለ መልኩ ያላስተርጓሚ በቀጥታ ጌታው ማናገርን አናግሮታል። ሩሱለን ሙበሽሪነ ወሙንዲሪን እነዚህን ሁሉ አላህ Subhanahu Wa Ta'ala ያመነና የተከተላቸውን በጀነት አብሳሪ የካደና ያስተባበላቸውን ደግሞ በጀሃነም አስጠንቃቂ አድርጎ ነው የላካቸው። ለምን ሊአላ ይኩነ ሊናሲ አለላህ ሁጀቱን ባዲ ሩሱል ብዙ መልእክተኞችን ከላከና ካስተማራ በኋላ የሰው ልጆች እኛ መልእክተን የነገረንና ያንተን መብት ያስተዋወቀን የለም የሚባል መከራከሪያ ነጥብ እንዳይኖራቸው መልሳቸውን ለማሳጠር ነው እነዚህን ሁሉ መልእክተኞች የላኩት ይላል። وكان الله عزيزا حكيما اللهم سبحانه وتعالى كما انياهم برتنين باي ሁሉ የላቃ ሀያልና ባሰራሩም ደግሞ ስተት የሌለበት ፍጹም ጥበበኛ በመሆኑ የሰው ልጆችም ሆነ ጅነች የመልቂያማ ሲሆን መልእክተኛ አላክንልህም አላክልንም ብለው እንዳይከራከሩ በማሰብ እነዚህን ሁሉ መልእክተኞችና እነሱን የመሰሉ ሌሎችን በርካቶችን ሲልቅ ቆይቷል ነውም ነው። لكن الله يشهد بما أنزل إليك أنزله بعلمه والملائكة يشهدون وكفى بالله شهيدا إن الذين كفروا وصدوا عن سبيل الله قد ضلوا ضلالا بعيدا إن الذين كفروا وظلموا لم يكن الله ليغفر لهم ولا ليهديهم طريقا إلا طريق جهنم خالدين فيها أبدا وكان ذلك على الله يسيرا. لكن الله يشهد بما أنزل إليك ግን አላህ ለባወረደው ኪታብ አማካይነት ላንተ የምስክር ቃልን ይሰጥልሃል ይላቸው አንነብዩ አንዘለሁ ቢዒልሚ ይሄንን ቁርአን የጌታን ምስጥርና ዕውቀት ያካተተና ያጠቃለለ አድርጎ ያወረደው ለመሆኑ እሱ ይመስክርልሃል ሌሎቹ ባይመስክሩም ይላል። ወልመላኢከቱ በተጨማሪም ደግሞ መላእክቱ الله الكرام ላንተ የቁርአን የተወረደ መሆኑን ይመስክሩልሃል የሻዱል እነሱም በበኩላቸው ላንተ የምስክርነት ቃላቸውን እንደሚለግሱ ነው ወከፋ ቢላህ ሸሂዳ እንዲያው ከፍጡርም መጥቀቅ ካስፈለገ በማለት ነው እንጂ ግን ተመስክር በኩል አላህ በቂ ነው አላህ ተመስከረ ማንንም ባይተባበር የሱ ወጣኝነት ይኖራዋል ማለት ነው ያ የመጣበት ምክንያቱ ተቃዋሚዎቻቸው ሙሽሪኩል አረብ በወቅቱ ነብያችን እኔ አላህ መልእክተኛ ነኝ ብለው በሚነሱበት ጊዜ እስቲ እንግዲህ እንደምትለው ነብይ ከሆነ ስለ ሃይማኖት የሚያቁት አለ ኪታቦች ይሁዶች ናቸው እነሱ ይመስክሩልሃል እንደ በማለት ሄደው እነሱን ጠየቁ እነሱን ሲጠይቋቸው ደግሞ አብዛኛዎቹ ማህይማን በመሆናቸው አያውቁም እኛ እንደ አይነት ነብይ እንደሚመጣ አናውቅም የሰማነው ነገር የለም ብለው መለሱ አንዳንዶቹ ደግሞ የሚያቁት በመቀኝነትና በልግም እንዴት ደግሞ ለአረብ ነብይ ይላክለታል ብለን እናገራለን በማለት ሸፍጠው አይደለም እርግጥ የመጨረሻ ነብይ ይመጣል ተብሎ ተነግሯል በተውራት ውስጥ ግን ይሄ ሊሆን አይችልም ሌላ ነው በማለት መልስ ሰጡ የግዚያ የኪታብ ባለቤት የሆኑ ስለ ሃይማኖት የሚያውቁት ሰዎች አናቅም ያንተን መምጣት አሉ ታዲያ ምን ማስረጃ አለህ በማለት ነብዩን እንደገና ሊከራከሯቸው ሞከሩ እነዚህ ኻኢኖችና ጃሂሎች ቢክዱ ታዲያ አላህ ኻሊቀ ሰማዋት ወልአርድ የሆነ ጌታ መልእክተኛ ነው እያለ እየመሰከረ አይደለም እንዴ መላእክቶች ደግሞ እየመሰከሩ የሆነ ጅብሪል ወህይ እያመላለሱ አይደለም እንዴ ከአላህ የበለጠ ምስክር ማንን ፈልጋችሁ አንድ የሁዲ አቄስ ይሻላል ወይስ አላህ ይሄን ነገር ለማረጋገጥ በማለት መልስ ሰጣቸው ማለት ነው ያ አላህ ደግሞ ምስክርነት በቃል ብቻ ሳይሆን ወአርሰልና ከሊናስ ረሱላን በሚለው ብቻ ሳይሆን በተግባር ነው ነብይ ለመሆናቸው ያ ነብዮች ያረጉት የሚችሉት ሁሉ ሙዕጂዛ እየሰጣቸውና እያስተዋወቃቸው ነው በተጨባጭ እንግዲህ እነሱ ነብይ ከሆንክ እናድርግ ብለው የጠየቋቸው ነገሮች እያስፈጸሙ ያዩ እንደገና ማን ይመስክርልሃል አለ አላህ ይመስክራል አላህ ደግሞ የሚመስክረው በዚህ በቁርአን ውስጥ በሚያወርደው መመሪያ ነው በቁርአን ውስጥ ያሉ ምስጢሮች ራሱ ነብዩት ነብይ ካልሆነ በቀር ማንንም ሊናገራቸው የማይችሉ ናቸውና ማለት ነው እና መላእክቶችም ደግሞ ተጨምረው ይመስክራሉ እነሱም ባይጨመሩ አላህ ከመሰከረ በቂና ወሳኝ ነው ከዚህ በላይ የማንን ምስክርነት ነው የምትፈልጉት ባላቸው ይላል እነዚህ ከፈሩ ይሁሉን ወታዳ እነዛ የካዱ የሆኑት ወገኖች ወሰዱ አንተ ቢላ ከአላህ መንገድ ከእስልምና ሌሎችን ለማገድና ለማደናቀፍም የሚሞክሩት ቀበሉ ዶላለም በዒዳ ወዳቸው እያወቀ ነውና እንደዚህ የሚወሳለቱት ከሀቅ በጣም አይርቁ የራቀ መሳሳትን ተሳስተዋልና እርቀው ሂደዋል በማለት ጥፋታቸውን ያስረዳቸዋል ማለት ነው እንግዲህ አንድ ሰው ሳያቅ ሳይገነዘብ በሚሳሳት ጊዜ አንድ ቀን እውነቱን ሲያቅ የመመለስ እድል አለው አውቆ ጠፍ በሚሆንበት ጊዜ ግን ያን ነገር ትዲት ስለሚይዘው ሰው ምን ይለኛል የሚለው ስለሚከተል ሁል ጊዜ ከሐቁ እየራቀ በመሄድ ላይ ነው የሚከተለው እንጂ የመመለስ እድሉ በጣም የመነመነ ነው ማለት ነው እነዚህ ከፈሩ አሁንም እነዚያ ከዴትን የመረጡትና ወዘለሙ ራሳቸውንና ሌላውን ተከታያቸውንም የበደሉ የሆኑት እውነትን ደብቀው ውሸትን በማስተዋወቅና በማንጸባረቅ ሌሎችን ጭምር ገደል የሚያገቡ የሆኑት ተንኮለኞች ለሚኩን ኢላሁ ሊግፊረ ለሁም እንዲህ አይነቶች እንደበኞች አላህ ሱብሓነሁ ወተዓላ ሊምራቸው አይሻ ወላ ሊየዲሁም ጦሪቃ ተቅጣት የማምለጫና የመዳኛ መንገዱንም አይመራቸውም ኢላ ጦሪቀ ጀሃነም ወደ ጀሃነም የሚያዘልቀውንና የሚያደርሰውን ጎዳና ካልሆነ በስተቀር ኻሊዲነ ፊሃ አበደን ጀሃነምስ የሚገቡበትን መንገድ ይመራቸዋል በዛም ከገቡ በኋላ ለዘላለም ቀጣይና ዘውታሪዎች እንደሚሆኑ ነው ወካነ ዳሪከ አለላህ የሲራ እንዲህ አይነቶችን አመፀኞች በጀሃነም ውስጥ አግብቶ ዘላለም ማርመጥመጥ በአላህ ዘንዳ በጣም ቀላል የሆነ ነገር ነው ጥፋታቸው ከባድ ነውና በዚህ መልክ ለመቅጣት ወደ ኋላ አይልም ማለት ነው يا ايها الناس قد جاءكم الرسول بالحق من ربكم فامنوا خيرا لكم ان تكفروا فان لله ما في السماوات والارض وكان الله عليما حكيما يا ايها الناس انتم سويش هو قد جاءكم الرسول بالحق من ربكم يا الله ملكتنيا كجيتاچو بكل بتككل متولاچوال بارغط يلان غير انتم بتلاي مكنيات لمقبل فقادنيا باتهونو منكوا ነብዩ ከአላህ ተልቆ መምጣቱ የሚያጠያይ ጉዳይ አይደለምና ከጌታችሁ በኩል የተላከላችሁ ነብይ ባለመቀበል አማራጭ ለለውን ድላችሁን እንዳታመክኑ ተጠንቀቁ ታሚኑ እና አመኑበት ኸይረለኩም በዚህ ሰውዬ ማመንና መከተል ለእናንተ በዱንያም በአኺራም የተሻለ ጠቃሚ እንደሚሆንላችሁ ነው። ወይን ተክፍሩ የነን የጌታ አደራ ጥታችሁ ብትክዱ ግን ፈኢነ ሊላሂ ማ ፊስሰማዋቲ ወልአርድ ራሳችሁን ነው እንጂ የምትጎዱት አላህ የሚጎዳይን ሰላችሁ። ምክንያቱም አላህ በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ የሱ የግድ ንብረቶች ናቸው። ስልጣኑ አይጓደልበትም እናንተ በመካዳችሁ ማለት ነው። ወካን አላህ አሊማን ሐኪማ አላህም በማንኛውም ነገር በእውቀቱ የተለቀ ጥበቡ የረቀቀ የሆነ ጌታ ነውና እናንተ አመናችሁም ካዳችሁም በሱ ስልጣንና ጥቅም ምንም የሚጨምሩት ወይም የምታጎሉት ነገር የለምና እመኑ የምላችሁ ለራሳችሁ ጥቅም መሆኑን አውቃችሁ እመኑና ይሄን ነብይ ተከተሉ ይላል። يا أهل الكتاب لا تغلوا في دينكم ولا تقولوا على الله إلا الحق إنما المسيح عيسى بن مريم رسول الله وكلمته ألقاها إلى مريم وروح منه فآمنوا بالله ورسله ولا تقولوا ثلاثة انتهوا خيرا لكم إنما الله إله واحد سبحانه أن يكون له ولد له ما في السماوات وما في الأرض وكفى بالله وكيلا لن يستنكف المسيح أن يكون عبدا لله ولا الملائكة المقربون ومن يستنكف عن عبادته ويستكبر فسيحشرهم إليه جميعا. يا أهل الكتاب إن أنت يا كتاب بالبيتنا نمتلوت وغنوش مالتم أيهود وشننا كريستيان وشن ياتكال لالا هنقن باتلي كريستيان وشلين ومياتا فرودم وكذكترو سليهود وش تاون قدام بسفشو دقاقمو ብዙ አያቶችን አስን ያስቀምጣልና አሁን ደግሞ በማጠቃለያው አካባቢ ስለ ክርስቲያኖች ነው። እናንተ የኪታብ ባለቤት ነን የምትሉ ክርስቲያኖች ላተብሉ ፊዲኒኩም በሃይማኖታችሁ ድንበር አትለፉ አትወብሩ ባላችሁ ይላል። ወላ ተቁሉ አለላሂ ኢላል ሐቅ በአላህ ላይ ተጨባጭ እውነታን ካልሆነ በስተቀር እንዱዋፋችሁ በቀደደ የሆነ ያልሆነውን ነገር አትዘላብዱ። ኢነመል መሲሁ ዒሳ ኢብኑ መርየም እና ይሄ አልመሲህ የተባለው የናንተ ነብይ የመርየም ልጅ ያው በእናቱ ብቻ የሚታወቅ የሆነው አልመሲህ አልመሲህ ረሱልላህ ያአላህ መልእክተኛ ነው የሚለውን ሐቅ ብቻ ተቀበሉና ተከተሉ ይላል። ላቀለ ሚን ዳሊከ ወላ አክተራ እንግዲህ ነብዩላህ ኢሳ አልመሲህ ያአላህ መልእክተኛ ከመባል በታችም በላይም ሊሆን አይችልም። መካከለኛውና ትክክለኛው ደረጃው ያአላህ መልእክተኛ መባል ነው። ከዚህ በላይ የምትወስዱ ከሆናችሁ ተሳስታችኋል ድንበር ዘላችኋል ነው የሚለው። ያአላህ ልጅ ነው ብትሉም አላህ ራሱ ነው ብትሉም ወይም ደግሞ የሶስት ስላሴ አባል ነው ብትሉም ይሄ ሁሉ ስህተት ነው። ትክክለኛው ያአላህ መልእክተኛ ነው የሚለው ብቻ ነው። እና እንዴት ተፈጠረ ወደሚለው ሲመጣ ግን ወከሊመቱ አልቃሃ ኢላ መርየም ወሩሁም ሚኑ ወከሊመቱ የጌታ የቃል ውጤት ነው ማለት ነው። ያቺ ቃል አልቃ ኢላ መርየም ወደ መርየም ያስተላለፋት የሆነች ቃል ውጤት ነው። ወሩሁ ሚኑ ከሱ በቀጥታ የተላለፈ የሆነ ምስጢራዊ መንፈስ ነው ባላቸው ይላል። ማለት ምንድነው እንግዲህ ነብዩላህ ኢሳ አላህ Subhanahu Wa Ta'ala ባልተለመደ መልኩ ሌሎች ልጆች ሊፈጠሩ ሲፈለግ ተቃራኒ ጾታ እናትና አባት ተገናኝተው ከሁለታቸው በሚሰባሰብ ፈሳሽ ነበረ የሚጸነሱት ማለት ነው። ነብዩላህ ኢሳ ግን መላእክቱን ልኮ እናቱን መርየምን እንዲያነጋግራት በሚያደርግበት ጊዜ በሸረን ሰውያ ኢላለ ወለላ ወታ በጣም እንደው ገና ወጣት የሆነ ደስ የሚል ወረምታ መስሎ ነበረ የቀረበው። የዛ ጊዜ እሷ ብትቃወምም እንኳን በተፈጥሮ ስሜቷ አንድ ተቃራኒ ጾታ ደስ የሚል ነገር በሚያይ ጊዜ ስሜቱ መነካቱ አይቀርም። እና አዑዙ ቢረህማኒ ሚንከ ኢን ኩንተ ተቂያ እያለች ብትቃወመውም እንኳ የተፈጥሯት ስሜቷ ልጁ በጣም ይሄ ወጣቱ ማራኪ ደስ የሚል ስለነበረ እሱን በምታይበት ጊዜ የራሷ ፈሳሽ ወደ ማህፀኗ ተላለፈ በስሜት ይባላል። እሱ ግን አልነካትም በትንፋሽ ብቻ ጌታ ያለ ማንም ሳይነካሽ ልጅ ትወልጃለሽ ብሎሻል የሚለውን ብስራት ብቻ ሲያስተላልፍላት ትንፋሹ ወደ እሷ ተላልፎ ገባ ማለት ነው። በዛ እንድትጸንስ የተደረገ ነው። ስለዚህ ያላ አባት ልጅ ልጅ የሚለውን መልእክቴን ወይም የውሳኔ ቃሌን በጅብሪል አማካይነት ስልክላት ጊዜ ያ ቃሌ ነው እሷ ውስጥ ገብቶ ልጅ ሆኖ ሊጸነስ የቻለው እንጂ አልበለዚያ እናንተ እንደምትሉት የጌታ ልጅ ወይም ጌታ አይደለም ይህንን እንዳትሳሳቱ ወቁና ተጠንቀቁ ይላል። ወሩሁ ሚኑ ማለት ሌሎቹ ልጆች አውናትና አባታቸው ሲገናኙ ፈሳሾቻቸው ተቀላቅለው የተወሰኑ ቀናት በማጠንቅ ቆዩ። በኋላ እንደገና አላህ ሩህ ይጨምርባቸዋል። እዚህ ላይ ግን የአባት ፍሬ ሳይፈለግ በቀጥታ ከአላህ በኩል የተላከው ሩህ ብቻ ነው። ራሷ እንግዲህ ማህፀን ውስጥ የራሷን ፈሳሽ ተጠነሰች በኋላ ሩህ ብቻ ላከና ያ ሩህ ተጨምሮ ሰው እንዲሆን አደረገው ማለት ነው። እንጂ ለሌሎችም ሰዎች የሚሰጣቸው ሩህ እሱ ነው፣ ከየትም አይመጣ ሩህ። ግን የእሱ የአባት ፈሳሽ ሳይጨመር ሁለተኛ አካል ከሱ የመጣው ሩህ ብቻ ነው ለማለት ነው የተፈለገው። እና አንድ ቄስ ይባላል በአንድ ወቅት ሙስሊሞች ጋር ለመከራከር ፈለገ። የእናንተን ቁርአን እኮ ኢየሱስ የጌታ አካል ለመሆኑ የሚጠቁም አንቀጽ አለ አለ ይባላል። በጣም ጎበዝ የሆኑ ዓሊም ነበሩ በወቅቱ። እንዴት አሉ ይህንን አያጠቀሰላቸው? ወሩሁ ሚንሁ ማለት ምንድን ነው? ያው ከጌታ ጋር የሚያገናኝ ነው ሲላቸው ጊዜ ይህማ ከሆነ ምን እሱ ብቻ ወሰኸረ ለኩም ማ ፊሰማዋት ወልአርድ ጀሚዓን ሚንሁ ይል የለም እንደ ቁርአን አሉ። በዛ አይነት የምታምን ከሆን በሰማያትና በምድር ውስጥ ያሉ ፍጥረታቶችን በአጠቃላይ ለእናንተ መጠቀሚያና መገልገያ አድርጎ ፈጠረና ገራላችሁ ከሱ የሆነ ማዘጋጀትን አዘጋጀላችሁ ይላል። ስለዚህ ሁላችንም የእሱ ልጆች ነን ማለት ነው በዛ አባባል ሲሉት መሳቂ ያደረጉት ይባላል። እሱም ደንግጦ ይህንኑ ሰበብ አደረገለትና አላህ ሰለመ በሃሩን ረሺድ ወቅት ይባላል። ስለዚህ ሚንሁ የምትለውን ቃል እንግዲህ ከሱ የተወሰደ ነው እያሉ ልጁ የሚል አስተሳሰብ ሊወስዱ የቻሉት ከዚህ ግንዛቤ ነው። ግን ይህም ማለት ከአላህ ስብሓነሁ ወተዓላ በቀጥታ ለመርየም ያላባት የተሰጠ መንፈስ ነው ማለት እንጂ ሌላ ለየት ያለ ነገር እንዳልሆነ ነው ማለት ነው። ፈአሚኑ ቢላህ፣ ስለዚህ በጌታችሁ በአላህ እመኑ። ወሩሱሊሂ፣ በመልእክተኞቹም እሱ በነገራችሁና ባስተዋወቃችሁ መልክ እመኑባቸው። ወላ ተቁሉ ሰላተቱን፣ ጌቶች ሶስት ናቸው የሚለውን አጓጉል ፈሊጥ አትናገሩ ከዛሬ ጀምራችሁ። ጌታ አንድ ጌታ ብቻ እንጂ ሶስት የሚባል ነገር የለም። እንተው ከዚህ የተሳሳተ አባባላችሁ ታረሙና ተቆጠቡ። ኸይረለኩም፣ ይህን ያረጋችሁ እንደሆነ ለእናንተ ጠቃሚ እንደሚሆንላችሁ ነው። ኢነመላህ ኢላሁን ዋሂድ፣ የዓለም ባለቤት የሆነው ብቸኛው አምላክ አንድ አላህ ብቻ ነው። እንኳን ሶስት በሁለት አይባዛም ማለት ነው። ሱብሓነ፣ ለእሱ አጋር ወላጅ ተወላጅ አኳያ ሚዘኛ ያለው ከመሆኑ የጠራና የራቀ ጌታ ነው። አንየኩነ ለሁ ወለድ፣ እና ለዚህ ጌታ ልጅ ያለው ከመሆን የጠራ ነው። ለሁ ማ ፊሰማዋት ወማ ፊልአርድ፣ በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ የእሱ የእጅ ስራ ውጤቱ ናቸው። ኢሳንም ጨምሮ በአጠቃላይ ፍጥረታት ሁሉ እሱ ጋር ያለው ግንኙነት ምንድን ነው ከተባለ እሱ ፈጣሪ ሌላው ተፈጣሪ በመሆን እንጂ ወላጅና ተወላጅ በመሆን የሚዛመደውና የሚዋለደው የለም ማለት ነው። ወከፋ ቢላሂ ወኪላ፣ እና ከተቆጣጣሪ በኩልም አላህ ስብሓነሁ ወተዓላ በቂ ነው። አላህ እንግዲህ ሁሉን ነገር ፈጥሮ የሚያስተዳድረው እሱ ነው። ከዛ በኋላ አጋርም ሆነ ልጅ ወላጅ ዓለምን እንዲረዳና እንዲያስተዳድርለት የሾመውና የመለመለው ማንም የለም ማለት ነው። ለየስተንኪፈል መሲሁ አንየኩነ አብደን ሊላህ፣ ዒሳ አልመሲህ ወይም ኢየሱስ የአላህ ባሪያ ወይም አገልጋይ ለመሆን አላቅማማም አልከበደውም ማለት ነው። ወለል መላእክቱን ሙቀረቡን፣ እንዲሁም ደግሞ የአላህ ባለሟል የሆኑትን መላእክቶች ከነ ጅብሪል ከነ ሚካኤል ጀምሮ የአላህ ባሪያና አገልጋይ ለመባል በጣም የሚያስደስታቸው እንጂ የሚከብዳቸውና የሚያቅማማቸው ሆኖ አልተገኘም። ወመን የስተንኪፋን ዒባደቲሂ፣ እነዚህን ጨምሮ ማንም ይሁን ማን ጌታን ተመገዛትና ከማገልገል የሚያቅማማ ወይም የሚኩራራማ ካለ ወይስ ተክቢር የሚኮራ ፈሰያሽሩም ኢለይህ ጀሚዓ፣ እንዲህ አይነቶችን ትቢተኞች በመጨረሻ ወደ እሱ ሰብስቦ ያቀርባቸውና ፍርዳቸውን ይሰጣቸዋል ይላል። ይህ የመጣበት ምክንያቱ ነሷራ ነጅራን የሚባሉ በመዲና አካባቢ ነቢዩ ጋር መጡና ጥያቄ ያቀረቡላቸው። እሱ ምንድን ነው? ክርስቲያኖች ነንባዎች ነበሩ። ምን ነው የኛን ወዳጅ አንተ እንዳው እንዳይበላ እንዳይዘራ ያደረገ ታዋርደዋለህ ምን ነካ በማለት ወቀሷቸው ይባላል። ማን ነው እሱ የናንተ ወዳጅ አሏቸው ነው ይደንገጥ ብለው። ኢሳ ነዋ አሉ። ታዲያ ምን ቢያዋረድኩትና ዘለፍኩት ሲሏቸው አብዱላህ ወረሱሉሁ ይያልከ አሉ። ይሄን ማለት ታዲያ ስድብ ነው እንዴ አሏቸው። አዎ ተበለጠም ትሰድበዋለህ አሉ። ታዲያ ምን እንድልላችሁ ነው የምትፈልጉት ቢሏቸው ያ አላህ ልጅ ማለት ነው አሉ። ይህንንማ እሱ መችስማማበታል የሚል መልስ ከአላህ መጣ ማለት ነው። እናንተ ከሱ ከራሱ የምታውቁና የምታስቡ ልትሆኑ ነው እንዴ? ኢሳ ያአላህ ልጅ ወይም ጌታ ነው የሚባለውን ራሱ አይቀበላችሁም? በጣም የሚደሰትበትና የሚኮራበት አብዱላህ ወረሱሉሁ የሚባለውን አነጋገር ነው። እና ኢየሱስ ራሱ ያአላህ ባሪያ መባሉ የሚከብደውና እሱ የሚያቅማማ ቢሆን ኖሮ እናንተም እሱን ተከታችሁ በተከራከራችሁ ነበር በማለት እንኳን ነብዩላህ ኢሳ ታላላቆቹ ያአላህ ባለሟሎች እነ ጅብሪል እነ ሚካኤል እነ ስራፊል የመሳሰሉት እንኳን ያአላህ ባሪያ ተብሎ መጠራታቸው የሚያኮራቸው እንጂ የሚያስቀይማቸውና የሚከብዳቸው እንዳልሆነ ጨምሮ ነገረ ማለት ነው። ግን ያአላህ ባሪያ መባሉ የሚያሳፍረውና ኩራት የሚሰማው ሰው ካለ ማንም ይሁን ማን አላህ Subhanahu Wa Ta'ala ይሄ አይነቶቹን የውመል ቂያማ ተብስቦ ለቅጣት እንደሚያቀርባቸው ገለጸ ማለት ነው። فأما الذين آمنوا وعملوا الصالحات فيوفيهم أجورهم ويزيدهم من فضله وأما الذين استنكفوا واستكبروا فيعذبهم عذابا أليما ولا يجدون لهم من دون الله وليا ولا نصيرا يا أيها الناس قد جاءكم برهان من ربكم وأنزلنا إليكم نورا مبينا فأما الذين آمنوا بالله واعتصموا به فسيدخلهم في رحمة منه وفضل ويهديهم إليه صراطا مستقيما አመል الذين امنوا انذيا በጌታቸውና በመብቱ ያመኑ የሆኑት ወገኖችማ ወአሚሉ الصالحات እንደገና ጌታቸው ያዘዛቸውንና የሚፈልግባቸውን መልካምና በጎ የሰሩት ፈይወፊም ኡጁራሁም ተገቢም እንዳቸውን አላህ Subhanahu Wa Ta'ala እንደሚለግሳቸው ነው። ወይዚዱሁም ሚን ፈድሊ እንደገና ተምንዳቸው በተጨማሪ ደግሞ ከጥሮታውና ከጥሩፋቱም እንደሚጨምርላቸው ነው። ያ መን ጃአ ቢልሐሰነቲ ፈለው ኸይሩ ሚንሃ እንዳለው ትንሽ ሐሰናት የሰሩ እንደሆነ በብዙ ሺ ደራርቦ የሚመነዳቸው እንደሚሆን ነው ማለት ነው። ወአመል ለዲነ ተንከፉ እንዲያ የጌታ ባሪያ መባሉ የሚያስጠይፋቸውና የሚያሳፍራቸው የሆኑትማ ወስተክበሩ ለአላህ ወህዳንያና ኡሉህያ የማይንበረከኩ ኩራተኞችና ትዕቢተኞቹ ፈዩአዚቡሁም ዐዛበን አሊማ እጅግ አሳማሚ የሆነ ቅጣት እንደሚቀጣቸው ነው። ወላ የጅዱነ ለሁም ሚን ዱኒላህ ወልየ ወላ ነሲራ ይህ የተባለው ቅጣት በሚደርስና በሚፈጸምባቸውም ጊዜ ከአላህ ከጌታቸው በስተቀር ቅጣቱን የሚከላከልላቸው ወዳጅ ዘመድ ወይም ተባባሪና ረዳትም እንደማያገኙ ነው። ከወዲሁ ተውባ ካላደረጉና አቋማቸውን ካላስተካከሉ በስተቀር ማንም አያድናቸውም ማለት ነው። በእነሱ አስተሳሰብ ግን አላህ ቢቆጣና ሊቀጣ እንኳ ቢፈልግ አለቆቻችንና አባቶቻችን ይሸፍሩናል ላያድኑናል እያሉ ነው በከንቱ ተስፋ የሚባዝኑት። የሁሉ ሊረዳ አይችልም ነው የሚለው። ያ አዩሃናስ እናንተ ሰዎች ሆይ ቀዲጃአኩም ብርሃኑ ሚን ረቢኩም ከጌታችሁ የሆነ አንጸባራቂ ብርሃን መጥቶላችኋል። ነቢዩ መሐመድ አለይሂ ሰላቱ ወሰላም ማለት ነው። ራሳቸውን እንደ ብርሃን አደረጋቸውና እሱን የተቀበለና የተከተለ ሁሉ የነጃ ጎዳናን የሚከተለው እሱ ነው ማለት ነው። ወአንዘልና ኢለይኩም ኑራን ሙቢና በዚህም ነቢይ አማካይነት በጣም ግልጽና አንጸባራቂ የሆነ ብርሃን ቁርአንን አውርደንላችኋልና ይህንን አማራጭና ሌላ መድገሚያ የሌለውን እድላችሁን በቀላሉ እንዲያትከስሩ ተጠንቀቁና ተጠቀሙበት ነው የሚለው። ፈአመል ለዚነ አመኑ ቢላህ እነዚያ በጌታቸው በአላህ በመኖሩና በመብቱ ያወቁና ያመኑ የሆኑት ወአተሰሙ ቢሂ በሱም መመሪያ አጥብቀው የተከተሉ የቁርአንና የሐዲስን መመሪያ የህይወታቸው ሚዛን አድርገው የሚጓዙት ፈሰዩድኺሉሁም ፊ ረሕመቲን ሚንሁ ከሱ በሆነ ረራዬ ውስጥ እንደሚያስገባቸው ነው። ወፈድሊን ችሮታውና ትሩፋቱንም እንደሚለግሳቸው ነው። ወየህዲሂም ኢለይሂ ሲራጠን ሙስተቂማ ወደ እሱ ውዴታ የሚያደርሰውን ቀጥተኛውንና ትክክለኛውንም ጎዳና እንደሚመራቸው ነው ይላል። ከዚህ ውጪ ግን ማንም ይሁን ማን ምንም የመዳኛና የማምለጫ መንገድ እንደማያገኝ ነው ማለት ነው። የስተፍቱነከ ቁል ላሁ ዩፍቲኩም ፊል ከላላህ ኢን ምርኡን ሀለከ ለይሰ ለሁ ወለዱን ወለሁ ኡኽቱን ፈለሃ ኒስፉ ማ ተረክ وهو يرثها إن لم يكن لها ولد فإن كانت اثنتين فلهما الثلثان مما ترك وإن كانوا إخوة رجالا ونساء فللذكر مثل حظ الأنثيين يبين الله لكم أن تضلوا والله بكل شيء عليم يستفتونك قل الله يفتيكم في الكلالة سلا كلالة قدائي طياجي اندمي كرب الله نو فكتا وجمتو ولا جنة ولا جلالو بقون توراش هنا قلتب بميموت بكذيه نبرسو بمن ملكنا ويمي كفلو يمي طياجي اندمي درس سلمك መልሱ እነሆ ጥያቄው ከመምጣቱ በፊት መልሱን አወርድልሃለሁ አላቸው ማለት ነው። እና እንግዲህ ቀደም ሲል ስለ ውርስ ይህች ሱራ ብቻ ናት ቁርአን ውስጥ በሚገባ የማያዳግም መመሪያ የደነገገችው እና የተረፈ ነጥብ ነበረ ይሄንን በማጠቃለያው ሊያሟላ ነው ማለት ነው። እና ወላጅና ልጅ በሚወርሰው ጊዜ እንዴት እንደሚወራረሱ ቀደም ሲል በመጀመሪያው ሱራ መግቢያው አካባቢ ላይ በሚገባ ገልጾታል። አሁን ደግሞ ወላጅና ልጅ ሳይኖረው አንድ ሰው ከመወተ እንዴት ነው የሷወራረስ ለሚለው ጥያቄ የሚመልሰውን እነሆ ይላል። እና አልከላላ ማለት በተለምዶ በደምዳማ የሚወረስ ይላሉ። ማለት በጎን ወራሽ ማለት ነው። ወይም ወላጁ ወይም ልጁ ሳይሆን ከጎን የሚመጣ ወንድም እህት አጎት አክስት የመሳሰሉ ወራሾች የሚከተሉት ማለት ስለሱ ይጠይቁሃል ነው የሚለው። ይሄን ጥያቄ ታዳ አላህ ግልጽ የሆነ መልስ ይሰጥበታል። ፊልከላላ ኢንምሩኡን ሀለከ አንድ ሰው ከሞተ ለይሰ ለሁ ወለዱን እና ከአብራኩ የወጣ ልጅ ወይም የልጅ ልጅ ሳይኖረው ከቀረ ወለሁ እኽቱን ወየጎን ኖራሽ ከሚባሉት ለምሳሌ እህት ኑራው ብትገኝ አንዲት እህት ብቻ ተገኘች ማለት ነው። ፈላሃ ኒሱ ማተረክ ለዛች ለአንዲት እህቱ ከተወው ንብረቱ ግማሽ ይደርሳታል ማለት ነው። ሴት ስለሆነች መጠቅለል አትችልም። ወሆ የሪሱሃ እንደገና ደግሞ በተራዋ እሷ ቀድማ ከሞተች እሱ ይወርሳታል ይኸው ወንድሟ ማለት ነው። እሱ ወንዲ በመሆኑ ግን ተሱ የቀረበ እስከለለ ድረስ ልጅና ወላጅ በመላው ንብረቱን ያጠቃልለዋል ማለት ነው። ይኸውም ሊሆን የሚችለው ኢለም የኩላሃ ወለዱን የእሷ ልጅ ወይም የልጅ ልጅ ሳይኖራት የሞተች እንደው ነው። ልጅና የልጅ ልጅ ካላት ወንድም ይጋረዳል ማለት ነው። ፈኢን ካነት እትነተይኒ የሟቹ እህቶች ሁለት ከሆኑ ደግሞ ፈለሁ መቱሉታን ሚማ ተረክ ወንድማቸው ትቶላቸው ከሞተው ንብረት ሁለት ሶስተኛውን ይወስዳሉ። ቁጥራቸው ሲያድግ ቅድም በግማሽ ተወስና የነበረችው አንዷ ጓደኛ ስታገኝ ወደ ሱሉሳን ታድጋለች ማለት ነው። ከዛ የተረፈውን ሌላ ደግሞ ወራሽ ካለ ይጠብቃል ማለት ነው። وإن كانوا إخوة الرجال ونساء يمواتوا وندموچنا እህቶች ደሞ ይተደብላለቁ ሴትና ወንድ ሆነው ከመጡ ፈሪዘካሪ ለወንዶቹ ምስሉ ሀድል እንተይ የሁለት ሴት ድርሻ ያህል እየተደረገ ይከፋፈሉታል ማለት ነው። ዩበይኑ الله لكم ان تدلوا እና በደን ወራሽ በሚወረስበት ጊዜ ለሴቶችም ሆነ ለወንዶቹ ብቻም ሆነው ወይም በተቀላቃይ በሚመጡበት ጊዜ እንዴት እንደምትወርሱ ጌታ ይሄው መመሪያውን ይገልጽላችኋል እንዲያትሳሳቱ የሸሪዓን ህግ እንዲያትሳሳቱ በማሰብ ይላል። والله في كل شيء عليم الله በማንኛውም ነገር አዋቂ ነውና በውርስ ፍርአትም ቢሆን እናንተ በስሜትና በግምት የማይገባውን ነገር እንዲያትሰሩና ለስተት እንዲያትጋለጡበት በማሰብ በዚህ መልኩ ውርሳችሁን እንድታከፋፍሉ ይነግራችኋል።